ولا تطرد الذين يدعون ربهم بالغداة والعشي يريدون وجهه ما عليك من حسابهم من شيء وما من حسابك عليهم من شيء فتطردهم فتكون من الظالمين وكذلك فتنا بعضهم ببعض ليقولوا أهؤلاء من الله عليهم من بيننا أليس الله بأعلم بالشاكرين فإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين ولا تطرد الذين يدعون ربهم بالغداة والعشي يتشون كقصر بفتنا كقصر بحالا باللسات يعلم أكوارت يمتبعونا يميودسوا يهونسن باروش انجات تبارر لأشوال النبي عليه الصلاة والسلام يريدون وجهه إنا النسو يجتشون وديتا شتونا حسبونهن أكوات ماتا بعبادات تندهو أنت جارا يميجيوت إنجاين سوشن تكتاوشن آمانيوش በጥላቶች ግፊት ከአካባቢ እንዳታሰናብትና እንዳታባር ማአለከ ምን ሒሳብህም ምን ሸይእን ከነሱ ሒሳብ አንተ ላይ ምንም ነገር የለብህም ወማ ምን ሒሳቢከ አለይህም ምን ሸይእን ካንተ ሒሳብ በነሱ ላይ ምንም እንደሌለባቸው ሁሉ ይላል ማለት ምንድነው ጥላቶቻቸው እየመጡ እነዚህ እኮ መሳኪኖች ደካማ ድሃዎች የከበቡህ ምናልባት ይህ ዓላማ የተሳካልህ እንደሆነ የመጀመሪያ ደጋፊዎች ናቸው በማለት ባለውለተ አድርገህ ለወደፊት ፍርፋሪ እናገኛለን ኑሯችን ይሻሻላል ብለው ነው እንጂ ከኛ የበለጠ ሃይማኖቱን ተረርተው አይደለም የተከተሉ ስለዚህ እነሱን አባራቸው ይሏቸው ነበር ስለዚህ አላህ Subhanahu Wa Ta'ala እንግዲህ ምናልባት ለግል ጥቅምም ብለው ይሆን ወይም ከልባቸው እምነቱን ተቀብለውት ይሆን ይሄን ሂሳቡን ለኔ ተወው አንተ አገባህ ገሌ አመነው ካንጀቱ ነው ካንጀቱ የሚባል ነገር የለም አምኛለሁ እስካለ ድረስ እኔ ጋር ነው አላቃው አንተ ግን አማኞች ነን ያሉህን ሰዎች ሁሉ መቀበልና ማስተናገድ እንጂ እምነት ከእውነት ነው ወይስ እያልክ መመራመር የለብህም እነሱ አንተን እንዳልተመራመሩ ሁሉ ይህማ ከሆነ አንተም የአላህ ነቢይ ነኝ ብለህ ስትነግራቸው እውነት ከልቡ ነው ወይስ ሊያታልል ነው ብለው መጠራጠር ነበረባቸው ይህንን ትተው ነው እነሱ ምን ብለው ያመኑህና የተቀበሉ አንተም ደግሞ አምነንልሃል ሲሉ ዝም ብለህ መቀበል እንጂ ጥላቶች እንድትጠራጠረህ በሚያደርጉት ዝምብር እንደገና እነሱን ተጠራጥረህ ማባረር አይጠበቅብህም አላቸው ማለት ነው። ፈተጥሩደሁም ይህን ማስጠንቀቂያ ከደረሰ በኋላ ከታባረራቸውና ፈተኩነ ምን አዛሊሚን አንተ ራስህ ከበደለኞችና ስግፈኞች እንደምትሆን ነው በማለት ያስጠነቅቃቸዋል። ይህ የመጣበት ምክንያቱ እንግዲህ ነቢያችን አለይሂ ሰላቱ ወሰላም እንደ ማንኛውም ነቢይ ዳዕዋቸውን ሲጀምሩ ሀብታሞች ባለስልጣናት እና ባለጸጋዎች አይደሉም በብዛት የተቀበሏቸው በዝቅተኛ ደረጃ የሚኖሩ የህብረተሰብ ክፍሎች ምስኪኖች ነበሩ እና እነዚህ ምስኪኖች ለምን ተቀበሉት ብለው በምቀኝነት ለማፈናቀል እና ለማጣላት እነዚህ ሰዎች እኛ መኳንንት መሳፍንት ወገኖች እያለን የመንደሩን ልክስክስና ዝምባ ሙሉ ሰብስበህ ተቀባይ አገኘው ይችላል እኛ ፈንታውን እነዚህ ደካሞች ምን ይመረጣቸው ማለት ነው እነሱን ብታባራቸው እኛ እንኳን ተጋራ ለመግባባት እንችል ነበር ግን ብንመጣ እነሱ ቀድመው አምነናል ስላሉ የነሱ ጅራትና ተከታይ ሆነን አንታይም ብለን ነው ክብራችንን ለመጠበቅ ብለን ነው እና እኛ ጋር ለመግባባት ከፈለክ እነዚህን ዝምባሞችና ዳሃች ግረኞች መናጥዮች ናቸውና አባራቸው ደግሞ እነሱ እኮ ባይገርምህ አንተ አገባህም እንጂ ለዓላማው ብለው አይደለም ምናልባት ይሄ ነገር ከተሳካልህ ነገ ኑሯችን ይሻሻላል ብለው ለፍርፋሪ ፍለጋ እንጂ ዲን አልኢስላም ከሌላው የተሻለ ነው ብለው ከኛ የበለጠ አውቀውና ተረርተው አይደለም በማለት ያምታቱና ነብዩንም እንዲጠራጠሩ ያደርጓቸው ነበር ማለት ነው። ነብዩም ሰው ናቸውና በአንድ በኩል የምቀኛ ወሬ መሆኑን ባያጡትም በሌላ በኩል ግን እነዚህ ሰዎች ወደኔ መቅረብና መግባባት ያገዳቸው የነዚህኞቹ ነገር መሆን ይሆን እንደ በማለት የተወሰነ ክፍለ ጊዜ አድርገው ምስኪኖችን የሚያስተናግዱበት የራስን የቻለ ጊዜ እነሱ ደግሞ የሚቀበሉበት ሌላ ጊዜ አድርገው ላከፋፍልና ለሁሉም ነውና የተላኩት እነዚህም በዚህ ምክንያት ቢላቸውን እንዳያጡ በማለት ማሰብ ጀመሩ ይባላል። አላህ ግን የነዛን ተንኮልና ደባ ስለሚያውቀው እነዚህን በጧትና በማታ ያለመሰልቸትና ያለማቋረጥ ወልዲ ጌታቸውን የሚገዙና የሚጠሉ የሆኑትን ሙእሚኖች አንተ በጥላቶች በተሰነዘረው ሐሳብ ተነሳስተ እንዳታባረርና እንዳታሰናብት በዚህ መልክ ያሰናብትካቸው እንደሆነ አንተ ከነሱ ያልተሻለ በደኝኛና ግፈኛ እንደምትሆን ነው በማለት አስጠነቀቃቸው ማለት ነው። እና እንዲባረሩ እንግዲህ ይነገርባቸው የነበሩት እነ ቢላል፣ ኡም ረባህ እና አማር ኡም ያሲር እነሱ ሀይ የመሰሉት ነበሩ ማለት ነው። እነዚህን እንግዲህ አባረው በእነሱ ፈንታ እነ አቡ ጀህል እነ አቡ ሱፊያን እነ ዑትባ እነ ሼባ እነ ረቢያ የተባሉ ከበርቲዎች እና ባለስልጣናት እኛ እንቀርባለን በማለት የተከተሏቸውን ሰዎች ለማፈናቀልና ባዶ እጃቸውን ለማስቀረት አስበውላቸው ነበረ። ግን ደህና አስተማማኝ ጠባቂ ያላቸውና በዚህ መልክ እንዳትሳሳት በማለት አስጠነቀቃቸው ማለት ነው። ወከዛሊከ ፈተና ባዕዶሁም ቢባዕድ እና ይህ በአንተ አልተጀመረም፣ ካሁን ቀደምም በሌሎች ነቢያቶች እንደዚሁ የሰው ልጆችን ከፊሉም በከፊሉ ስንፈትነው ቆይተናል። አንዱ በሀብት በስልጣን የተሻለ ይሆንና ሌላው ደግሞ በኢማን ይቀድማል። የዛ ጊዜ ያ ከፍተኛ ማዕረግ አለኝ የሚለው ሰው በኢማን ሲቀደም ምቀኝነት ይዘውና አላህ ማ ይሄን ነገር ኸይር ያረገው ኑሮ እነዚህ መጭ ቀድሙን ነበር ለው ካነ ኸይር ማ ሰበቁና እንደሚሉ በሌላው ቦታ በማለት አንዱ በሌላው ፈተና ላይ ይወድቃል ማለት ነው። ሊየቁሉ የነንም ፈተና አመጣውባቸው እንዲሉ ነው እነዚህ ካፊሮች። አሃኡላ መንላሁ አለይሂም ሚን በይኒና እነዚህ ችግረኞችና መሳኪኖች አላህ ከኛ መካከል እነሱን በመልካም ዲን ለገሳቸውና መረጣቸው እንዴ እያሉ እንዲሳለቁ ማለት ነው። አለይሰ አላህ ቢአለመ ቢሻኪሪን እነሱ ቢያናነቁና ቢያጣጥሯቸውም ግን አላህ ሱብሃነሁ ወተዓላ እሱን የሚያከብሩና ውለታውን የሚያመሰግኑ የሆኑትን ባሪያዎች አዋቂ አይደለምን በማለት መልስ ይሰጣቸዋል። እናንተማ ያው በኩራት በትዕግስት ተወጠራችሁ እውነቱን እያወቃችሁ አንቀበልም ብላችኋል። ግን እነዚህ እናንተ የምትንቋቸው እኔን ጌታቸውን ያወቁና ውለታዬን ያከበሩ ያመሰገኑ መሆናቸውን ስላወቅኩላቸው ለዚህ ነው እነሱን በሂዳያ የመረጥኳቸው ማለት ነው። ወኢዛ ጃአከ ለዚነ ዩእሚኑነ ቢአያቲና እና ካሁን በኋላ በእኛ አንቀጾች የሚያምኑ የሆኑት ወገኖች በሚመጡ ጊዜ ወደ አንተ እነዚህ የተናቁ ሰሃቦች ማለት ነው፣ ፈቁል ሰላሙን አሌይኩም እነዚያ ካፊሮች ቢንቋቸው እኔ ጌታቸው አከብራቸዋለሁኝ፣ እንዳውም ስለ እኔ የሰላምታ ቃል አቅርብልኝ የክብር ሰላምታ እንድታቀርብ ሲመጡ ይላል። እንኳን እነሱን ማባረር ቀርቶ ልክ እንደመጡ ደስ ይበላችሁ፣ ረበ ሰማዋት ወልአርድ ሰላም ለእናንተ ይሁንላችሁ በማለት ሰላምታ አድርስልኝ በማለት ይልካል አላህ ስብሃነ ወተዓላ። እንግዲህ በሰው ዘንዳ ያን ያህል የተናቁ ሰዎች አላህ ካልቀ ሰማዋት ወልአርድ የሆነ ጌታ ግን ሰላምታ ላከላቸው ማለት ነው። ከተበ ረቡኩም አላ ነፍሲሂ ረሕማ እና ጌታችሁ በራሱ ላይ ውሳኔ ያሳልፏል ለእናንተ ርኅራሄ ሊያደርግላችሁ። ሰዎች ቢንቋችሁና ቢያጥላሏችሁም አላህ ግን በእናንተ ላይ የማይጨክንባችሁና ሁልጊዜም የሚያዝን የሚራራላችሁ እንደሚሆን ቃል ገብቷል ብለህ ንገራቸው እና ከዚህ ከርኅራሄ የተነሳ አነሁ ቁም ነገሩ መን አሚለ ሚንኩም ሱአን ቢጀሃለቲን ከእናንተ መካከል ባለማወቅ በመሳሳት መጥፎ የሰራ ሰው ቢገኝ ሰውናችሁና እንግዲህ ወደፊት ድንገት አንዳንድ ስቶ ያጋጥሟችሁ ማለት ነው። ሁመታ በሚን ባዕድህ ከዚያ ከመጥፎ ስራው በኋላ እንደገና መሳሳቱን አውቆ ተጸጽቶ የተመለሰ ከሆነ ወአስላሐ አቋሙንም ካስተካከለ ፈአነሁ ገፉሩ ረሒም ለእንዲህ አይነቱ ተሳሳችና ተመላሽ ለሆነው ባሪያው አላህ ስብሓነሁ ወተዓላ ምህረተ ሰፊና በጣም ሩሩ ሁኖ እንደሚያገኘው ነው በማለት ይህንንም ተስፋ ቃል የገባሁላቸው መሆኔን ንገራቸው ይላል። እንግዲህ እንኳን በዚሁ አሁን ባላችሁበት ጠንካራና ንጹህ በሆነው እምነታችሁ ቀጥላችሁ ይቅርና ማለቱ ነው። አሁን በዚህ መልክ እስካመናችሁ ድረስ ትንሽ ቆይታችሁ አንዳንድ ስህተት ቢያጋጥሟችሁና ወንጀል ብትፈጽሙም እንኳ በወንጀል እስከ ዘለቄታው ካልገፋችሁ በስተቀር ስህተታችሁን አውቃችሁ ከተመለሳችሁና ጌታችሁን ይቅርታ ከለመናችሁ በእናንተ ላይ የማይጨክንባችሁ መሆኑን ውሳኔ ያሳልፏልና በርኅራኄው መሰረት አላህ እናንተን ከምህረቱ እንደሚለግሳችሁና እንደሚያዝንላችሁ ነው ብለህ ቃል ግባላቸው ማለት ነው። እና እንግዲህ ሰው ቀደም ሲል አላህ ቢወዳቸውም ምናልባት አንድ ስህተት ወይም ወንጀል የፈጸሙ እንደሆነ እንግዲህ አላህ ጋር ተጣልተናል አልቆልናል ብለው ተስፋ እንዳይቆርጡና እንዳይደናገጡ እንኳን አሁን ባላችሁበት መልክ ቀጥላችሁ ስህተት እንኳ አጋጥሟችሁ ብትመለሱ እኔ በእናንተ ላይ አልጨክንም እምራችኋለሁ እንጂ በማለት ቃል ገባላቸው ማለት ነው። እንግዲህ አላህ ሲወድ ገና ተተሳሳትክ እንኳ እመራሃለሁ ብሎ ቃል ተመግባቲ ሚያድረስ ይሄዳል ባሪያው ማለት ነው። وكذلك نفصل الآيات እና አሁን እንግዲህ በዚህ መልኩ ለጥላቶችም ሆነ ለወዳጆች የሚገባውን ማብራሪያ እንደሰጠውኝ ሁሉ ለወደፊትም ቢሆን በተመሳሳይ መልኩ የቁርአን አንቀጾቻችንን እንደዚህ ነው የምናብራራው። ይሄን እናረጋው ለምንድነው እውነቱ ግልጽ እንዲሆንና ወሊተስተቢና ሰቢሉል ሙጅሪሚን በአንጻሩም ደግሞ የጠማማዎችና የእርጉሞች የመጥፎ ጎዳና እንዲለይና እንዲገለጥ ለማድረግ ነው። እንግዲህ አላህ ለወዳጆችም ምን እንደሚያረግላቸው ጥላቶችንም በምን መልኩ እንደሚያያቸው በዚህ መልኩ ገለጸና ተብራራ በኋላ የሁለታቸው መንገድ ወዴት እንደሚያደርስ ታወቀ ማለት ነው። እና ይሄን ያደረኩበት እውነቱ ቁልጭ ብሎ ለማንኛውም ተመልካች እንዲታይና በአንጻሩም ደግሞ የጠማማዎቹ መንገድ እንዲጋለጥ ለማስቻል ነው ይላል። قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين قل إني على بينة من ربي وكذبتم به ما عندي ما تستعجلون به إن الحكم إلا لله قص الحق وهو خير الفاصلين قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين قل إني نهيت أن أعبد الذين تدعون من دون الله إني بلاشو إني كأعلى ليلة يمت الجزوة شوننا يمت تصليوة شوننا قروش هلو اندال الجزانا اندال صلي بتف كتكل كلي اللهني بلا نقراشو قل لا أتبعوا أهواءكم ينان تنزن ببالينا في الله قوة لقمو يمالك كتلم هونون بتجأماري أن يأوكوا بلاشو إلا እንግዲህ እነዚህ ሙሽሪኮች በጊዜው እነሱ ትክክለኛ እምነት እንደተከተሉ ሆነው ነብዩንና ተከታዮቻቸውን ወደ እነሱ አላማ ለመመለስ ይጥሩና ይጨረጨሩ ነበር። እና ቁል ያዩል ካፊሩን ለአቡዱ ማታቡዱን እንዳለው ከዛሬ ጀምራችሁ ተስፋ ቁረጡ እርማችሁን አውጡ እኔ እናንተ የምትገዟቸውን ሰው ሰራሽ ታወታትና ጥላቶች የማልገዛ መሆኔን እወቁትና ተረዱ በላቸው ይላል። እና አንድ አላህን ብቻ እንጂ ከሱ አልፌ ማንንም ነገር አላመልክም። ወላ አስተቢዑ አህዋአኩም እንደገና ደግሞ እናንተ የምትፈልጓቸውና የምትሻቸውን ነገሮች እንዳደርግላችሁ ብትጎተጉቱና ብትወተጉቱ አላህ አስካልፈቀደና አስካልወደደ ድረስ የእናንተን ዝንባሌ የምትከተልና የማስተናግድ የማይደለው ባላችሁ ወዲ ወለልቱ ኢዘን ወማ አና ሚነል ሙተዲን አላህ መለኮታዊ የሆነ መመሪያ ታወረደልኝና እውነቱንና እውነቱን አብጠርጥሮ ካሳወቀኝ በኋላ እንደገና ከሱ ሌላ ያለን ባመልክ ወይም ደግሞ በእናንተ በኩፋሮችና በጣዖታውያን የሚቀርብልኝን ሐሳብ ብቀበልና ባራምድማ እኔም የዛ ጊዜ ተሳሳትኩኝ ማለት ነው። ከትክክለኞቹ መሆንም አልችልምና ስለዚህ ከዛሬ ጀምሮ ሚናችን ለይቷል። እናንተ የሰይጣንን መንገድ መርጣችኋል፣ እኔ ደግሞ በረህማን ጎዳና ነውና ምጓዘው አንገናኝም ብለህ ንገራቸው ነው የሚለው። እና አንዳንድ ጊዜ እንግዲህ ምን አለ ብንግባባ፣ እዚህ በርሳችን ባንተላለቅ፣ አንተም ትንሽ አቋምህን ብታለዝብ፣ ታውቶችን መዝለፍና መንቀፉን ትተህ ባታወድስና ባትሳለማቸውም እንኳ ዝም ብትል እኛም ደግሞ አንዳንድ ጊዜ ያንተ ጌታን እንገዛ ነበር። ይሁን የበለጠ ለመቀራረብ እነዚህ ታውቶች ለሚያመልካቸውና ለሚገዛቸው ጌታ ዘንዳ ይሸማግላሉና ይገላግላሉ ብለህ የተወሰነ ቃል ብትናገር ስለነሱ እኛም ደግሞ በቀጥታ አንተ ጋር ተሰልፈን የተወሰነ ጊዜ ያንተን ጌታ ኢባዳ እናደርግ ነበር፣ በዚህ መልኩ ተቻችለንና ተግባብተን ብንሄድ ምን ይመስልሃል ይሏቸው ነበር። የማ ተላችሁም ለምን ገመችሁ እንደሚባለው ሽርክ ጥቂት ትልቅ አይባልም። ታውት ይሸፋል፣ ይጠቅማል፣ ይረዳል፣ ይማልዳል ከተባለ ወትሮውንስ ሰማይ ምድርን ማልፈጠረ በዚህ ስም አይደለም እንደ የሚመለከው? ይሄን ካልኩኝ አውለታውት አምልኮት እንደሰጠው ይቆጠርና በዚህ መልክ ነው ሽርኩ ጣልገባም ከናንተ አምላኮች ምንም የማወድሰውና የምቀድሰው አይኖረኝም ሁሉንም አወግዛቸዋለሁ እንጂ አላህን ብቻ ነው። እና እነሱ እንግዲህ ለመግባባትና ለመታረቅ የሚጠቅሙ ቃላቶች ይያሉ የሚያቀርቧቸው አህዋ አላቸው የግል ስሜትና ፍላጎታቸውን እንድትቀበላቸው ነው የሚወተውቱ። እና በፈለጉት ቃላት እንኳን ቢቀርቡህም የነሱን ዝንባሌ የሚያረካና የሚያስተናግድ አቀባበል እንዳታደርግላቸው። ይሄንን ካደረክ ካንተም ከነሱ ያልተሻልክ ስተተኛና እንደገና ተከክተህ ትክክለኛው መንገድ የተገለልክ ትሆናለህና ከዚህ ተጠንቀቅ ተብያለሁኝ ብለህ አቋምክን በግልጽ ንገራቸውና አሳውቃቸው ይላል አላህ ሱብሃነሁ ወተዓላ። እና እንግዲህ ተውሂድ ላይ ድርድር የለም ማለት ነው። ተውሂድና ሽርክ የሚባል ነገር ፍጹም ተቃራኒ ነገር ነው። ውሃና እሳት ማለት ነው። ውሃንና እሳትን አንድ ሳለ አብራችሁ ለተወሰነ ጊዜ ተቻችላችሁ ተቀመጡ ማለት እንደማይቻል ኩፍርና ኢስላም ሽርክና ተውሂድም እንደዛው ነውና ከይወዲ ከይወዳ ተብሎ የሚያደራድር ነገር የለም። አንደኛው ተወግዶ አንደኛው ብቻ ነው መኖር የሚችለው። ስለዚህ በዚህ መልክ አንተ በተውሂድ ብቻ ምንንም ማንንም ሳትፈራ እንደምትቀጥል ታላላ ሌላ ያሉ ነገሮችን በቀጣም ሆነ በተዘዋዋሪ እንደማታከብርና እንደማታመልክ ንገራቸውና እርማቸውን ያውጡ ነው የሚለው። ቁል ኢኒ አላ በይነቲን ሚን ረቢ፣ እኔ ደግሞ ከጌታዬ በሆነ ግልጽ መረጃ ላይ ነኝ በላቸው። እኔም እንዳልተሳሳትኩኝ እተማመናለሁኝ። ከእናንተ አስተሳሰብ እኔ የተሳሳትኩ መስሏችሁ ነው ወደ የጣዖት አምልኮት የምትወተውትኝ። እኔ ደግሞ የጣዖት አምልኮት ፋይዳ ቢስ ለመሆኑ የማያዳግምና የማያጠራጥር የሆነ የጌታዬ መረጃ ደርሰኛል። ወከዘብቱም ቢህ፣ ግን በእኔ በኩል የመጣውን ማስረጃ ከመቀበል እናንተ አስተባበላችሁ፣ ማስተባበልን መረጣችሁ እንጂ ብትመርጡ ኑሮ ለእኔ ብቻ ሳይሆን ለእናንተም ያገለግል ነበር ማስረጃ ማለት ነው። ማ እንዲ ማ ተስተጅዱ ነቢህ፣ እናንተ ቸኩሎ ወይም ፈጥኖ ሊደርስባችሁ የምትፈልጉትን ቅጣት እኔ ደግሞ ማስፈጸም አልችልም በላቸው። እንግዲህ አንተ ነቢይ ተሆንክ ያመጣኸው አላማ እውነት ከጌታ የመነጨ ከሆነ እኛ ይኸው ክዴን የለ አስተባብለን የለ ለምንድን ነው የማንጠፋው? ያለፉት ህዝቦች ነቢይ ሲያስተባብሉ ይጠፋሉ ብለህ ነበረ፣ እኛን ስታዲያ ለምን አያጠፋልህም ይሏቸው ነበር። ይህማ በሱ እጅ ነው፣ እሱ ከፈለገ በፈለገበት ቦታና ጊዜ ያጠፋች ይሆናል። እኔ ግን መልእክት ንገር ነው እንጂ የተባልኩት በእናንተ ላይ ቦምብ ወርውር አልተባልኩኝ። የማጥፋቱ ሁኔታ ለሱ ተውለታለሁኝ። ምናልባት እንደናፈቃችሁት ያደርግላችሁ ይሆናል እሱ በፈለገው ጊዜ በላቸው። ኢኒል ሁክሙ ኢላ ሊላህ፣ እናንተን የማጥፋቱና የመበቀሉ ሁኔታ ውሳኔው ለአላህ እንጂ ለእኔ አይደለም። የቁሱል ሀተ፣ አላህ ደግሞ እውነትን ደጋግሞ ይነግራልና ያስተምራል በነቢዮች አማካይ። ወ ኸይሩል ፋቲሪን፣ በመጨረሻም ከፈራጆች ሁሉ የበለጠ ትክክለኛ ፈራጅ እሱ ነውና በዕለቱም ሆነ በዘለቄታው የሚገባውን ፍርድ እንደሚሰጣችሁ አልጠራጠርም። የእሱን ስራ ለእሱ ተዋለሁኝ፣ እኔ ግን መልእክት የማድረስ ነው ያለብኝ በላቸው ነው የምለው። ወላው አና እንዲ ማ ተስተጅሉነ ቢሂ፣ እና እናንተ ፈጥኖ እንዲደርስባችሁና እንዲፈጸምባችሁ የምትወተውቱትና የምታዋክቡት ቅጣት እኔ ዘንዳ ቢኖርማ ኑሮ የካዱና ያስተባበሉ እንደሆነ በዚህ መልክ አጥፋቸው ብሎ ስልጣኑንና መሳሪያውን ቢሰጠኝማ ኑሮ ለቁድየል አምሩ በይኒ ወበይነኩም፣ እስካሁን ለምን ቀረ እያላችሁ እስከምትጎተጉትም ጊዜ አልሰጣችሁም ነበረ። በተሰጠኝ ስልጣንና መሳሪያ ተጠቅሜ በእኔና በእናንተ መካከል ያለው ነገር እስካሁን ይቋጭ ነበር፣ ዋጋችሁን እሰጣችሁ ነበር። ደግነቱ ለእኔ አልሰጠኝም ማለት ነው። ወላሁ አዕለሙ ቢዛሊሚን፣ አላህ ደግሞ ስብሓነሁ ወተዓላ በደለኞችና ዘፈኞች የሆኑትን ህዝቦች አዋቂ ነውና በዚያ በእውቀቱ መሰረት እናንተን ሊያጠፋችሁም ወይም ሊያቆያችሁም ፈልጎ ከሆነ እሱ ራሱ እንዳወቀ ያደርጋችኋል። እኔ ግን መልእክቴን ማድረስ እንጂ ታስተባበላችሁን ብዬ በእናንተ ላይ የምወስደው እርምጃ የለም ለጊዜው በላቸው ማለት ነው። እና ይሄ እንግዲህ አየተል ጅሃድ ከመምጣቱ በፊት ነው ይባላል። አየተል ጅሃድ ከመጣ በኋላ ግን እሳቸውም ስልጣን ተሰጥቷቸዋል። እርግጥ ግድ ካላመናችሁ ብለው አይደለም ጅሃድ የሚያደርጉት፣ ለምን እውነቱን ትነግራለህ እና ታስተምራለህ ብለው ደንቃራ የሚገቡ ከሆኑና የህዝቦችን ጥቅም የሚያደናቅፉ ከሆነ ፈቃቲሉ አይመተል ኩፍሪ ባለው መመሪያ መሰረት እሳቸውም ዋጋ የሚሰጡ መሆናቸው ተገልጿል። ይህ አያት ሳይመጣ በፊት ግን እኔ መልእክት መንገድ እንጂ ከዛ በኋላ ቅጣቱን በአላህ እጅ ነው፣ እኔ ምንም ነገር ላደርግ አልችልም። አላህ ግን ዟሊሞች የሚያደርጉትን እንቅስቃሴ በቅርብ ስለሚያይና ስለሚያውቅ እሱ በፈለገው ቦታና ሁኔታ ዋጋችሁን ይሰጣችኋል በማለት እለፋቸው ነበረ ያለው ቀደም ሲል የመጣው መመሪያ ማለት ነው። وعنده مفاتيح الغيب لا يعلمها إلا هو ويعلم ما في البر والبحر وما تسقط من ورقة إلا يعلمها ولا حبة في ظلمات الأرض ولا رطب ولا يابس إلا في كتاب مبين وهو الذي يتوفاكم بالليل ويعلم ما جرحتم بالنهار ثم يبعثكم فيه ليقضى أجل مسمى ثم إليه مرجعكم ثم ينبئكم بما كنتم تعملون وعنده مفاتيح الغيب لا يعلمها الا هو كرسو كالله زندنو يا የረቀቁ ምስጢሮችና የተደበቁ ነገሮች ሁሉ መከማቻው ይላል። እንግዲህ መፋቲህ ማለት ከዛኢን ማለት ነው። አላህ እንግዲህ ከሐዋሳት የራቁና የተደበቁ የሆኑ ምስጢሮችን ሰዎችም መላእክቶችም ጅኖችም ሌሎችም ፍጥረታቶች ይደርሱባቸው የማይችሉትን ጥልቅና ረቂቅ የሆኑትን ምስጢሮች አከማቾና አሰባስቦ ያስቀመጠው ፈርሱ ዘንድ ነው። ለፍጥረታት ግን የተወሰኑ ነገሮችን ነው እንዳውቁ የፈቀደላቸው ማለት ነው። ወይም መፋቲህ ማለት መክፈቻ ማለት ነው። የተለያዩ ረቂቅና ጥልቅ የሆኑ ምስጢሮች መክፈቻ ቁልፉ በሱ እጅ ነው። ላያዕለሙሃ እነዚህን ቁልፎች ወይም የምስጢር መጋዘኖችን አያውቃቸውም ኢላሁ ወአላህ ራሱ ቢሆን እንጂ ማለት ነው። እና ለነቢያቶች ወይም ለመላእክቶች የተወሰነ ደረጃ ያደረጉታቸዋል አንዳንድ ጊዜ ሲፈልግ። አለበለዚያ በቀጥታ የምስጢር ሁሉ ክምችትና ቁልፉ በሱ እጅ ነው ምንጊዜም ማለት ነው። ይህ አባባል እንግዲህ ከነቢያት ውጭ ያሉ ፍጥረታቶች የተለያዩ በሐዋሳት የማይደረስባቸውን ምስጢራዊ ነገሮች በሰማይና በምድር ውስጥ እናቃለን የሚሉት ሁሉ ውሸታሞች መሆናቸውን ያጋልጣልና ያረጋግጣል ማለት ነው። ይሄ የሟርት የሲህር ስራ ሁሉ በሙሉ በዚህ አያትና በመሳሰሉት ይመታል ማለት ነው። እና ይህ እንግዲህ ምስጢራዊ የሆነ መንፈሳዊ ነገሮችና በህሊና ተመራምረው የሚደረስባቸው ያልሆኑ ነገሮች ማለት ነው። አለበለዚያ የተለያዩ ሰው በምርምርና በጥናት ሊደርስባቸው የሚችሉትን ነገሮች ወትረውንም አቅልን የፈጠረው ለዛ መሳሪያ እንደሆነ አስቦ ነውና እሱ ጋር አይጻረርም ማለት ነው። ማለትም ይሄ በሳይንሳዊ መንገድ የሚታወቁና የሚደረስባቸውን ነገሮች አይቃወምም። እነዛ ወትረውንም የሰው ልጆች እውቀታቸውን በሚገባ መጠቀም ባለመቻላቸው ሰንፈው ነው እንጂ ወትሮም ገይብ አይደሉም። ገይብ ማለት የፈለገው ጥናት ቢደረግ በሐዋሳት ባይንም ሆነ በጆሮ በልብም ሆነ በመላስ ታፍንጫ ሊደረስበት የማይችል የሆነ ነገር ማለት ነው። እነዚህ አሁን ግን በሳይንስ ዓለም የሚደረስባቸው በሐዋሳት ዝሮ ዝሮ ሊገኙ ስለሚችሉ እሱ ተገይቡ አይጨመርም። እና በዚህ አያት የሚከለከለውና የሚገደበው ግን የሟርት የአስማት የጥንቆላ አውቃለሁ ማለት የዚህ አይነት ነገሮች ናቸው ሊታወቁ አይቻሉም የተባሉት ማለት ነው። ويعلم ما في البر والبحر ان الله سبحانه وتعالى بيبسم ببحرም ያሉትን ነገሮች ሁሉ ደግሞ ያውቃቸዋል ማለት እንግዲህ በዚህ በመድራችን በላዋ ላይ ዳርሰዳር ምን ምን ፍጥረታት እንደሰፈረባት በውስጧ በከርሷ ደግሞ በሆዷ ውስጥ ምን ያህል ማዕድናት ወይም ምን ያህል ሙታኖችን እስካሁን ድረስ እንዳቀፈች አንድ ባንድ ያውቃል ማለት ነው። وما تسقط من ورقة እንደገና ደግሞ ከዛ ቅጣል ማንኛውም ቅጣል የምትወድቀውን ያውቃል። ወቀቱ እንግዲህ በጣም የረቀቀና የጠለቀ ከመሆኑ የተነሳ ጥቅቅኖች ነገሮች እንኳን በንጨት እንኳን አልፋቸውም። በአለም ውስጥ ግን ስንት ዛፎች እንዳሉ ያቃል። እነዛ ሁሉ ዛፎች ደግሞ እያንዳንዳቸው ምን ያህል ቅጠል እንዳላቸው ያቃል። እነዛ ሁሉ ቅጠሎች ደግሞ መቼ እንደሚረግፉና የት ቦታ እንደሚያርፉ ያቃል። ሰው ግን የፈለገውን ያህል አዋቂ ነኝ ቢል ካንዲት ዛፍ ላይ አንዷን ቅጠል ልዩ ምልክት አድርጎ በቀለም ይቺ ወረቀት ይቺ ቅጠል መቼ ነው ከዛፍ ላይ ተገንጥላ የምትወርደው ብለው ቢጠይቁት የዓለም አዋቂ ነኝ የሚል ሰው በእንዲህ አይነት ቀን በእንዲህ አይነት ሰዓት እንዲህ አይነት ደቂቃ እንዲህ አይነት ቦታ ላይ ታርፋለች ብሎ በቀጥታ ሳይሳሳት ሊወስን አይችልም ማለት ነው። እንግዲህ የሰው እውቀት ደካማነቱ እዚህ ላይ ይለያል ማለት ነው። በአይን የሚታይ ነገር ነው። እና እዚህ ዛፍ ላይ ያለችውን አንዷን ቅጠል ወስኖ በላንተ አዋቂ ከሆንክ ተመራማሪ ከሆንክ ይቺ ቅጠል መቼ ቀን ነው ከዚህ ተዛፍ ላይ ተገንጥላ ወደ መሬት የምትወርደው ከወስጥወር ግን ደግሞ በቀጥታ የምታርፍባት ቦታ የት ነው ሲወስን ብለው ቢጠይቁት ሰው ግምት ሊሰጥ ይችላል። ግን ያ ግምቱ ትክክለኛ ሆኖ ሊመጣና እንዳለው ሊሳካለት አይችልም ማለት ነው። ምክንያቱም የምትወርቅበት ቀን እሱ ሳምንት በኋላ ቢል እሱ ከሁለት ሳምንት በኋላ ሊሆን ይችላል ማለት ነው። ወይም ደግሞ የምትወርቅበት ሰዓት ኃይለኛ ንፋስ ካለ በትክክሏ ሳይሆን በጣም ሩቅ ቦታ ሄዳ ልትታርፍ ትችላለች ማለት ነው። ወይም ደግሞ ከበታች ያለው ቅርንጫፍ ያደናቅፋትና በትክክሉ ታርፍበታለች ተብሎ የተጠበቀው ቦታ ቀርቶ ወዳልሆነው ተላለፋለች ማለት ነው። አላህ ግን እያንዳንዳቸው ቅጣሎችን ማወቅ ብቻ ሳይሆን ሲረግፉ የት የት እንደሚያርፉ መቼ እንደሚረግፉ በአለም እንግዲህ ያሉትን ቅጣላች እያንዳንዳቸውን የሚያጌታ ነው። እንግዲህ አንድ ቅጠል ወደቀ አልወደቀ ሰው ምንም ትኩረት የሚሰጠው ነገር አይደለም፣ ተራ ነገር ነው። ግን አላህ በዚህ ደረጃ ያሉትን ነገሮች እንኳን ምን ያህል ጠንቅቆ የሚያጣቸው መሆኑን መግለጹ ነው። እንኳን እንደ ሰው እንደ ጅን እንደ መላእክት ያሉ የታወቁ ፍጥረቶች ይቅርና ጥቅቅን ነገሮችን እንኳን በቅርብ ይከታተላል እና ያስተዳድራቸዋል ማለት ነው። እና ወማ ተስቁጡን ወረቀቲን ኢላ አለሙሃ የዛፍ ቅጠል ከቅርንጫፉ ላይ ተገንጥላ አትወድቅም እርሱ የሚያውቃት ቢሆን እንጂ በወደቀበት ቦታና ሁኔታ ወላ ሀበትን ፊዙሉ ማትል አርድ እንደገና ደግሞ ማንኛውም የእህል ቅንጣት ወይም ዘር የሆነች ነገር በመሬት ጨለማ ውስጥ ማለትም በምድረ ከርፍ በፈሩ ውስጥ አትደበቅም ያለችበትን ቦታና ሁኔታ የሚያውቅ ቢሆን እንጂ። አሁንም እንግዲህ አንድ ሰው አዝመራ እህል በሚዘራበት ጊዜ ተዘራ በኋላ ፈሩን ያለብሰዋል። አፈሩን ካለበሰው በኋላ አሁን የዘራቸው የእህል ቅንጣቶች የት የት ነው ያሉት ብለው ራሱ የዘራውን ገበሬ ቢጠይቁት አንዱ እንኳ በዚህ ትክክል ናት ብሎ ጠቁሞ አለችባት ቦታ እሱ ባለው መሰረት ልትገኝ አትችልም ማለት ነው። አላህ ግን እያንዳንዳቸው አፈር የለበሱትን ዘሮች የት የት እንዳሉ ያውቃቸዋል በዝርዝር የሚበቅሉትንም በዛው ሙተው በስብሰው የሚቀሩትንም ሳይቀር ያውቃል ማለት ነው። እና እነዚህን ሁሉ ጥቅቅን ነገሮች እንግዲህ በዚህ ደረጃ የሚያጌታ ሰውን እና ጅንን መላይካንማ ምን ያህል የሚያውቀውና የሚከታተለው መሆኑን ከዚህ የበለጠ ልትገነዘቡ ይገባል ማለት ነው። ወላ ረጥቢን ወላ ያዚን እንደገና ደግሞ በዚህ ምድር ላይ እርጥብ የሆነ ወይም ደረቅ የሆነ ነገር የለም ኢላ ፊ ኪታቢ ሙቢን በአላህ ዛት ከመታወቅ አልፎ ግልጽ በሆነው መጽሐፍ የተዘገበ ቢሆን እንጂ ነው። በለውሐ አልመሕፉዝ ገና ከመፈጠሩ በፊት እርጥቡም ደረቁም ትንሹም ትልቁም ማንኛውም ነገር አስቀድሞ በዝርዝር ተጽፎና ተደንግጎ ነው ያለው ማለት ነው። ታዲያ እንግዲህ በዚህ መልክ የሚያውቅ የሆነው ጌታ የነገረውና የመከረውን ያልተቀበለና ያልሰማ ሰው ምን ያህል የተሳሳተ መሆኑን ከዚህ መረዳትና መገንዘብ ይቻላል ማለት ነው። وهو الذي يتوفاكم بالليل الله ما لك دغمو يا انانتن بليليت بنقف ماكاينت نفسوچاچون يميركباچو يونه جتا نو يلا غري عندي سو انقف بنوستو غزي نفسو منو بمولو اكالو است ايدلچن صرفا ياو ذروا بايبتسم نفسيتو بتوسنه درجه تا اكال رقا فيدالين انقف بنيزو غزي لجي ما ሐሳቶች በሙሉ ተጥቅሙት ይሆናሉ በዛ ሰዓት ማለት ነው። ሰው በነቃበት ሰዓት አይኑ ይመለከታል፣ አፍንጫው ያሸታል፣ ጆሮው ያዳምጣል፣ አፉ ይናገራል፣ ያይቀምሳል፣ የተለያዩ ነገሮችን በእጁ ዳስቶ አንድ ነገር ማወቅ መጨበጥ ይችላል። እንቅልፍ ሲወስደው ግን እነዚህ ሁሉ ሐሳቶች ከጥቅሙት ይሆናል ከልብ ጀምሮ ማለት ነው። ማሰብ የለም ምን የለም። እና የዛ ጊዜ እንግዲህ በሌሊት ያለው ሰው በአብዛኛው የሚተኛው ሌሊት ከመሆኑ አኳያ እንጂ የቀኑ እንዲሆን ከዛው የተለየ አይደለም ማለት ነው። ለሊት እንቅልፍ በሚወስዳችሁ ጊዜ ነፍሳችሁን እኔ እረከባታለሁኝ ይላል። የዛ ጊዜ እንግዲህ አላህ ካልጠበቀው በስተቀር ሰውየው መጥፎ ነገር ቢመጣበት ካልቀሰቀሱት በስተቀር አያይ አይሰማ መልካም ነገር ቢቀርብ እንደዛው ነው ማለት ነው። እና ደዛ በእንቅልፍ ልቦናችሁ ነፍሶቻችሁን ወደማታውቁት አካባቢ የሚወስድና የሚረከብ የሆነ ጌታ ነው ይላል። ስለዚህ ነው ሰውየው እንቅልፍ በሚወስደው ጊዜ መናም የሚያየው የተለያዩ ሩቅ አገሮች የሚሄደው እንደውም ከዚህ ዓለም ወጥቶ አንዳንድ ጊዜ ስለ ጀነት ስለ ጀሃነም ሁሉ ያያል። እሱ ከምንጣፉ ሳይንቀሳቀስ እና ትኬት ሳይቆርጥ ዓለምን ዳር እስከ ዳር በቀላል በትንሽ ደቂቃዎች መቃኘት መጎብኘት ይችላል ማለት ነው። የዛ ጊዜ እንግዲህ ሩህ ናት እንደዛ የምትዞረው የምታየው። ሩሂቱ በየተለያዩ አካባቢዎች በምትዞርበት ጊዜ ታያለች። አካሏ እዚህ ተቀምጦ እሱ ጋር ግን የሚያገናኝ ስልክ አላት፣ ሚስጥራዊ ረቂቅ ነገር ማለት ነው። አካሏን አንድ ነገር የነካው እንደሆነ የሚያስደነግጥ ነገር ወይም የሚቀሰቅስ ነገር ስንታለ በቅጽበታዊ ፍጥነት ራቀችበት ብትርቅ ወዲያውኑ ፈጥና ከሰውነቱ በመግባት መልሳ ስራዋን ትጀምራለች ማለት ነው። ሰውየው ግን እንቅልፍ ላይ እንዳለ እሷ ተለያየ ዓለም ሁና በምታስተላልፈው መሰረት ሰውየው እዚህ በእንቅልፍ ልብ ያለው ሰው ብዙ ነገሮችን ያውቃል ማለት ነው። የገሃዱን ዓለም ግን ተለያይቷል። እንኳን ሩቅ ቦታ ቀርቶ የተኛበትን ምንጣፍ እንኳን አያይም በዛ ሰዓት ማለት ነው። ይህም እንግዲህ አላህ ስብሓነሁ ወተዓላ ምን ያህል እውቀቱ የጠለቀና የረቀቀ እናንተን ደግሞ በቅርብ የሚከታተልና የሚንከባከባችሁ መሆኑን ያሳያል። ወያለሙ ማ ጀረሕቱም ቢነሃር እንደገና በቀን ደግሞ የምትከስቡትንና የምትሰሩትንም ነገር እንደዚሁ በቅርብ ይከታተላልና ያውቀዋል በላቸው ማለት ነው። ለሊት ስትተኙ ነፍሶቻችሁን እንደምረከባችሁ ሁሉ ቀን ስትነቁና ስትነሱ ደግሞ የምታረጉትን እንቅስቃሴና የምትሰማሩበትን የሥራ መስክ ሁሉ እንደዛው ያውቀዋልና በቅርብ ይከታተላችኋል ማለት ነው። ثم يبعثكم فيه እና በዛ በሌሊት ወይም በቀን በዛ ተንቅልፋችሁ ያስነሳችኋልና ይተፈቅሳችኋል። ሌሊት እንግዲህ እንቅልፋችሁን ካሳለፋችሁ በኋላ ጊዜው ሲደርስ እንደገና እንድትነሱና የህይወትን ከፍታቸውን እንድትቀጥሉ ያደርጋል ማለት ነው። ሊውቅ ባጀሩ ሙሰማ እንግዲህ በሌሊት ወይም በረፍት ሰዓት እየተኛችሁ እንደገና በከሰዓት ሰዓት እየተነሳችሁና እየተንቀሳቀሳችሁ እንድትቀጥሉ የሚያደርጋችሁ አላህ ሱብሃነሁ ወተዓላ የገደበላችሁን የእድሜ ገደብ እንድትደርሱ ነው። እንግዲህ ሰው ሲሰራ ሲበላ ሲያርፍ ሲተኛ እንዲሁ ሲል አጀሉ ይደርሳል፣ ያ የመጨረሻው ምኝታ ይመጣለታል ማለት ነው። እና አጀሉ ሙሰመን ማለት ከዚህ ዓለም የሚሰናበትበት የመጨረሻው እለተ ቀጠሮ እስከሚደርስ ድረስ በዚሁ መልክ እየተኙና እየተነሱ እንዲቀጥሉ ያደርጋል ማለት ነው። ثُمَّ إِلَيْهِ مَرْجِعُكُمْ እና በምድረ ከርስ ደግሞ ሙታችሁ ከቆያችሁና ተሰነበታችሁ በኋላ በመጨረሻ ደግሞ ተነስታችሁ የምትመለሱትም ወደ እርሱ ብቻ ነው። እዚህ ተንቀልፍ እንግዲህ በፈለገው ሰዓት እንዳስነሳችሁ ሁሉ የውመል ቂያማ ሲሆን ደግሞ ከዛ ከረጅሙ የመቃብር እንቅልፋችሁ የሚያስነሳውና የሚመልሳችሁም እርሱ ነው፣ መመለሻችሁ ወደ እርሱ ብቻ ነው ይላል። ثُمَّ يُنَبِّئُكُمْ بِمَا كُنْتُمْ تَعْمَلُونَ እና የውመል ቂያማ ተነስታችሁ እሱ ፊት በምትቀርቡ ጊዜ በዱንያ እያላችሁ ስትሰሩት የነበረውን ሁሉ በዝርዝር ይነግርና ያስረዳችኋል። በመጨረሻም በስራችሁ አንጻር ዋጋችሁን ይሰጣችኋል ነው የሚለው። እና እዚሁ ዱንያ ላይ እንግዲህ በየዕለቱ እየተኛን የምንነሳው ከመቃብር ምኝታ በኋላ ጣማ ደርሶ የምንነሳ መሆኑን የሚጠቆም ዕለታዊ መረጃ ነው ማለት ነው። وهو القاهر فوق عباده ويرسل عليكم حافظة حتى إذا جاء أحدكم الموت توفته رسلنا وهم لا يفرقون ثم ردوا إلى الله مولاهم الحق على له الحكم وهو أسرع الحاسبين قل من ينجيكم من ظلمات البر والبحر تدعونه تضرعا وخفية لئن أنجانا من هذه لنكونن من الشاكرين وَلِلَّهِ يُنَجِّيكُمْ مِنْهَا وَمِنْ كُلِّ كَرْبٍ ثُمَّ أَنْتُمْ تُشْرِكُونَ وَهُوَ الْقَاهِرُ فَوْقَ عِبَادِهِ كَبَارُ السُّبَلَاءِ سِيْهُونَ هُدُنُ مَنَجَرْ يَيَّلَنَّا عَجَّنَّا فِيهُونَ جِيَتَ مَالَةُ إِرْسُنَهُ إِلَى يري الله سبحانه وتعالى يهلهم فتاري كمهونهم بتجمعري تفترات وفترتات وشلو يبلاي وستان هاي لمالة إرسنه فالسجارة ينوستننا ስልጣን ያለው ሌላ አጋር ጓደኛ የለውም ማለት ነው። ወይርሲሉ አለይኩም ሐፋዘተን እና በእናንተ ላይ ተቆጣጣሪ የሆኑ ኃይሎች ይልክባቸዋል ይላል። ሰዎችንም ሆነ ጅኖችን እንግዲህ በዚህ ምድር ላይ ፈጥሮ ከአስተማራቸው በኋላ የሚያረጉትን እንቅስቃሴ ኸይርም ሆነ ሸር ለመከታተልና ለመቆጣጠር መላእክቶችን መድቧል ማለት ነው። ሐታ ኢዳ ጃአ አሐደኩሙል መውት እና በዚህ ምድር ላይ እንግዲህ የተፈቀደላችሁን ያህል ተቆያችሁና የሞት ቀጠሮ በሚመጣባችሁ ጊዜ ተወፈሱ ሩሱሉና እነዚያ በእናንተ ላይ የመደብናቸው መልእክተኞች እያንዳንዱ ሰው በቀጠሮው መሰረት ነፍሱን ይረከቡታልና ይወስዱታል ይላል። ወሁም ላ ይፈርጡን እና እነዚያ የእኛ መልእክተኞች ወይም ተቆጣጣሪዎች በተጣለባቸው ኃላፊነትና በተሰጣቸው ስልጣን ማንኛውንም ሰው ከዛ ከተሰጠው ቀጠሮ ዝንፍ አያደርጉትም። እንደ ሰው ቀጠሮ የማለፍ ወይም የመሻማት ሁኔታ ሳይኖር በደቂቃ በሰኮንድ ሳይቀር ማንኛውም ሰው አጀሉ እዚህ ላይ ታልቃለች የተባለችውን ጠብቀው በዛ መልክ ነው የሚወስዱት እንጂ እንደ ሰው ቀጠሮ አው አንድ ሁለት ደቂቃ ቢቀርም ምንም አይደለም ደርሷል ብለው አስቀድመው ሳይደመደም አይወስዱም። ወይም ደግሞ አንድ ደቂቃ ወይም ሰኮንድ እንኳ ብትሆን ብታልፍ ምንም አይደለም ሳይባል መቶ በመቶ በጥንቃቄ በሰጠኋቸው መመሪያ መሰረት ነው እያንዳንዳችሁ አጀላችሁን ስታጠናቅቁ የሚወስዷችሁና የሚገሏችሁ በማለት የመላእክት ታማኞችና ታዛዦቹ ፍጹም እንግዲህ ምን ያህል ጥንቁቆች እንደነበሩ ያሳያል ማለት ነው። ثُمَّ رُدُّوا إِلَى اللَّهِ مَوْلَاهُمُ الْحَقِّ እና በእነዚህ በመላእክቶች አማካይነት ሁላቸውም በየእድሜያቸው ከተወሰዱ በኋላ ከተከለኛ ወደ ሆነው አምላካቸው ወይም ጌታቸው ይመለሳሉ ፍጥረታት ሁሉ ማለት ነው። ዛሬ ካፊር ሆኖ ማንንም ከሞት በኋላ አነሳኝ የማይመልሰኝ እንዲልም እንኳ በእነዚህ በመላእክቶች ሩህ ከተወሰደች በኋላ የቆየውን ያልቆይቶ ቀጠሮው ሲደርስ ወደ ትክክለኛው አላህ ይመጣል። ማንኛውም ሰው እሷ ለነሳም እንዳለ የሚቀር ሳይሆን ያው ትክክለኛው ጌታው ባለበት ቦታና ሁኔታ ያስነሳውና ይመልሰዋል ማለት ነው። አላለሁ ለሁክሙ እናዚ ላይ ነቃብላችሁ ስሙ ምንጊዜም ፍርድና ውሳኔ ለርሱ ብቻ ነው። አላህ የወሰነውን ማንም አይገስሰው አይሽረውም ማለት ነው። ወሆ አስራኡል ሐሲቢን አላህም ደግሞ ከሙሐሲቦች ሁሉ የበለጠ ቀልጣፋ ሙሐሲብ ነው። አንድ ነገር ሂሳብ ሲያደርግ እንደ ሰዎች ጊዜ የሚወስድበት አይደለም። የዓለም ህብረተሰብ ሰብስቦ የመልቂያማ በግማሽ ቀን ያህል ነው በአጠቃላይ የሁሉንም ሂሳብ ጨርሶ አስረክቦ ቁጭ የሚያደርገው ነው የሚባለው። ታዲያ እንዲህ አይነቱ ጌታ ፊት ቀርባችሁ ሂሳባችሁን የምትወጡበት ጊዜ ይመጣላችኋልና ከወዲሁ እንግዲህ ይህ እንደሚመጣ አውቃችሁ የሚያዋጣችሁን ስሩ ማለቱ ነው። ወልመን ዩነጂኩም ሚን ዙሉማቲል በሪ ወልባህር። ለመሆኑ በዚህ በዱንያ ላይ እያላችሁ በየብስም ሆነ በባህር የሚያጋጥሟችሁን ችግርና ሰቆቃዎች የሚገላግላችሁና የሚያስወግድላችሁ ከአላህ በስተቀር ማን ነው እሱ ብለህ ሲጠይቃቸው ነው የሚለው። ሰዎች እንግዲህ በዚያ ዓለም ላይ እስካሉ ድረስ የተለያዩ ፈተና ኢላማ ናቸው። ሰው ሁልጊዜ በምሳሌ አነጋገር እንደሚባለው መከራ የበዛበት ተክል ነው። እዚህ ምድር መጥቶ እስከሚሄድ ድረስ ለቀድ ፈለቅነ ኢንሳነ ፊ ከበድ እንዳለው ታብ ልፋት፣ ችግር፣ መከራ ነው የሚያጋጥመው ማለት ነው። ግን መከራ በደረሰበት ሁሉ ቁጥር ተስፋው ቢመነምንም እንደገና ደግሞ አላህ ይፈርጀዋል፣ ይደርስለታል ማለት ነው። አንዳንድ ጊዜ በየብስ ላይ እያሉ እንግዲህ በጦርነት፣ በህራብ፣ በበሽታ፣ በተለያዩ ችግሮች ሰዎች ይሳቀቃሉ። እንደገና ደግሞ በባህር ላይም እንዳሉ እንደዚሁ የማዕበል ብዛት፣ የመርከብ የመገልበጥ አዝማሚያ የመሳሰሉ ነገሮች፣ በአሁኑ ጊዜ ደግሞ በጀውን ጭምር አባይረቡላን በመንኮራኮሪያ የሚንቀሳቀሱ ሁሉ በአየር ላይ አንድ ብልሽት የተፈጠረ እንደሆነ ወዲያውኑ እንግዲህ ከአላህ በስተቀር የሚደርስና የሚያድን ነገር እንደሌለ ይታወቃል። እና በየብስም ሆነ በባህር የሚያጋጥሟችሁን ችግርና መከራዎች ድረስልን እርዳን ብላችሁ ስትጣሩ የሚደርስላችሁና የሚረዳችሁ ማን ነው እርሱ ከኔ በስተቀር ይላል። ተድዑነሁ ተዶሩዐን ወኹፍየተን። ቃላችሁን ዝቅ አድርጋችሁ በትሑትና እንደገና ደግሞ ልባችሁንም ሰብራችሁ የምትለምኑትና የምትጸልዩት ማን ነው? ለይን አንጃና ምን ሀዲህ፣ ዛሬ ካጋጠመን ፈተናና ችግር እያዲነን ጌታችን ለነኩነነ ምን ሻኪሪን፣ ውለታውን ከሚያመሰግኑት እንሆንለታለን እያላችሁ ቃል በመግባትና በመማጸን የምትለምኑትና እርዳታውን በተስፋ በጉጉት የምትጠብቁት ከኔ በስተቀር ማን አላችሁ ብለ ጠይቃቸው እስቲ ይላል። ቁሊላሁ ዩነጂኩም ሚንሃ። እነሱ መልሱን ሊሰጡም ባይሰጡም አንተ ግን ንገራቸው፣ እኔ እንደማውቀው ከሆነ አላህ ነው ከእነዚህ በየብስና በባህር ከሚያጋጥሟችሁ ችግርና መከራዎች የሚያድናችሁና የሚገላግላችሁ። ወሚን ኩል ከርቢን፣ ከሌላዎችም ችግሮችና መከራዎች ሁሉ ከየብስና ከባህርም ውጭ ባለው ዓለም በአኸራ በመቃብርም ቢሆን ሊያጋጥማችሁ የሚችለውን ሁሉ የሚረዳውና የሚያስወግደው እርሱ እንጂ ሌላ ማንም የለም። ሱማ አንቱም ትሽሪኩን። ታዲያ እንዲህ መሆኑ እየታወቀ እናንተ የማይረቡና የማይፈይዱትን ነገር ሁሉ በአላህ ታጋራላችሁና ትደረድራላችሁ እንጂ በከንቱ ነገሩ ከእርሱ በስተቀር ምንም ሊረዳና ሊጠቅም ሊጎዳ የሚችል እንደሌለ ነው በላቸው ይላል። قل هو القادر على ان يبعث عليكم عذابا من فوقكم او من تحت ارجلكم او يلبسكم شيعا ويذيق بعضكم باس بعض انظر كيف نصرف الايات لعلهم يفقهون وكذب به قومك وهو الحق قل لست عليكم بوكيل لكل نبأ مستقر وسوف تعلمون قل هو القادر على ان يبعث عليكم عذابا من فوقكم አላህ ማለት ደግሞ እርሱ ነው ቻይ የሆነው ጌታ በእናንተ ላይ ከበላያችሁ መጥፍታው የሆነ ቅጣት ለማውረድ የሚችለው ይላል። አዛብም ይንፈውቅኩም፣ ከላያችሁ ላይ ድንገት ያላሰባችሁት የሆነ አደጋ ሊያወርድባችሁ የሚችለው ብቸኛው ጌታ እርሱ ነው። እንግዲህ እንደ መቅሰፍት ያለ ነገር መብረቅ ወይም ደግሞ የተለያዩ ከወደ ሰማይ በኩል የሚመጡ አደጋዎችን በማውረር ሊያጠፋ የሚችል እርሱ ነው ማለት ነው። አሁን ታዲያ አርጅሊኩም፣ ከእግራችሁ ስር ደግሞ የመሬት መገልበጥ ወይም መሰርጎድ ሊያደርስባችሁ የሚችለው እርሱ ብቻ ነው። አው የልቢሰኩም ሸያ፣ ወይም ደግሞ እስበርሳችሁ በቡድን ከፋፍሎ በጦርነት ሊያቀላቅላችሁ የሚችልም እርሱ ነው። ወይዚ ቀባዕበኩም በሰባት፣ ከፊሉን የከፊሉን የጦር ኃይል ሊያቀምሰው የሚችለውና ሊያጨፋጭፍም እንዲሁ የሚችለው እርሱ ነው በላቸው። እንዞር ከይፈኑ ሶሪፉ ልአያት፣ እና አንቀጾቻችንን እንዴት እንደምናብራራና እንደምንገልጽ ተመልከትና ያስተውል፣ ለአላሁም የፍቀሁን የአላህ ምስር ሊረዱ ዘንድ ይላል። እንግዲህ አላህ ስብሓነሁ ወተዓላ ከፈለገ የሰው ልጆችን በዚህ ምድር ላይ እያሉ በፍቃዱ ላይ ታመጡ እሱ በሀዘንና በርኅራኄ እየታገሳቸውና እያለፋቸው እንጂ ከፈለገ ከወደ ሰማይ በኩል እነሱን የሚያቃጥል ነገር ሊያወርድባቸው ይችላል። ልክ እሳት እንዳዘነበ በመድየኖች ላይ እሳት ከላይ ከወደ ሰማይ መጥቶ ሊዘንብባቸው ይችላል ማለት ነው። ወይም እንደሉት ሰዎች መርዛማ ድንጋይ በላያቸው ላይ ወርዶ ሊጨፈጭፋቸው ይችላል እንደና አብርሃም ጭምር ማለት ነው። ወይም ደግሞ ከበታቻቸው ቃሩን መሬት ያው ከፈሰፈና ቢሆን ይዳሬ ለአርብ እንደተባለው መሬት ተከፍቶ እንዲውጣችሁ ማድረግ ይቻላል እንደረግረግ ማለት ነው። ወይም ደግሞ መሬቱ እንደዚሁ እንደ እሳተ ገሞራ ያለ ነገር እንዲተፋና አካባቢውን እንዲያቃጥል እንዲያወድ ማድረግ ይቻላል ማለት ነው። አውያል ቢሰኩም ሸአ ወይም ደግሞ በቡድን ከፋፍሎ በሐሳብ ለያይቶ ወልዲ ቀባዶኩም በሰባል ከፊላችሁን የከፊሉን ጦር ኃይል ሊያቀምሰው ይችላል። ያው ሰላምን እንዲነፍጎ በማከል የዓለመግባባት ቅራኔ ይመጣና አንዱ በሌላው ላይ እንዲዘምትና እንዲጨፈጭፍ ሊያደርገው ይችላል ማለት ነው። ይህን ሁሉ እየቻለ ግን አላህ ዝም የሚላችሁ እናንተን በሰላማዊ መንገድ ወደ መልካሙ እንዲትመጡ እድል መስጠት እንጂ ከፈለገ በዚህ ሁሉ ማጥፋት ይችላል ማለት ነው። እንብር ከይፈኑ ሰሪፉ ላያት ለአለውም የፍቀሁን እና የእኛን እንግዲህ አንቀጾቻችንን የማስጠንቀቂያ ቃላቶቻችንን እንዴት እንደምንገልጽና እንደምናብራራቸው ልብ ብለህ ተመልከት። አእምሮ ያለህ ሰው ሁሉ ይህን ሁሉ የማደርገው ለምንድን ነው? ለአለውም የፍቀሁን እነዚህ ከሃዲዎችና ሙሽሪኮች አላህ ስብሓነሁ ወተዓላ ሊያረግ የሚችለውን ነገር እንዲረዱና እንዲገነዘቡ ለማስቻል ነው። እነሱ ግን የሁሉ እየተባለ ሁልጊዜም አይሰሙም ነው የሚለው። እነዚህ አያቶች በወረዱ ጊዜ ነቢያችን አለይሂ ሰላቱ ወሰላም በጣም ደነገጡ ይባላል። ቁል ሁወል ቃዲሩ አላ አን የበዐተ አለይኩም አዛበን ፈውቂኩም ሲል አዑዙ ቢወጅሂከ አሉ ይባላል። እና በክብር በግርማ እጠበቃለሁ እንዲህ አይነት ነገር በኡመቶች ላይ እንዳታወርድባቸው አሉ። ይሺ አላቸው ይላል። አሚን ታቲ አርጅሊኩም ከመሬት የሚፈላና የሚገነፍል መከራ ባመጣ የሚለውን ሲናገር ደግሞ አዑዙ ቢወጅሂከ አሉ። አሁንም እባክህ በእኔ ኡመት እንደዚህ ነገር አታድርግ ሲል ይሺ አላቸው። አለል ቢሰኩም ሸአን ወይዚቀ ባዕዶኩም በእሰ ባዕድ እስበርሳችሁ በቡድን ከፋፍሎ ደግሞ ሊያጨፋጭፋችሁ ይችላል የሚለው ሲመጣ አሁንም አዑዙ ቢወጅሂከ ሲሉ አማሃቢ ማዕዱያ አላቸው ይባላል። የመጀመሪያዎችን ሁለቶችን አላደርግብህም ትቻለሁኝ፣ ይቺ የመጨረሻ የእስበርስ መጨፋጨፍ ግን ውሳኔዋ አልቋል የምትመለስ አይደለችም አላቸው ይባላል። እና እሷ አትቀርም አሉ ረሱልም አለይሂ ሰላቱ ወሰላም። ይኸው እንደተባለውም በአሁኑ ጊዜ በየአካባቢው ያለው እስላም ነኝ የሚለው ህዝብ ሁሉ በአስተያየትና በአስተሳሰብ እየተለያየ አንዱ ሌላውን እየኮነንና እየወነጀለ እንዴት እንደሚጨፋጨፍ የዚህ ውሳኔ ውጤት መሆኑን ያሳያል ማለት ነው። እና እስከ ቂያማ ቀን ድረስ እንግዲህ የእስበርስ ግጭትና ፍጭት ያለ መሆኑን ነው የቀረረው አላህ ስብሓነሁ ወተዓላ። አንብር ከይፈ ንሰሪፉ ላያት ለአለሁም የፍቀሁን። ታዲያ ሰዎች እንግዲህ የኔን ችሎታ የሚገልጹና የሚያንጸባርቁ አንቀጾችን እንዴት እንደምገልጽና እንደማቀርብላቸው ሲተመልከት አንተ በትዝብት አይንህና በህሊና አስተውል ማለት ነው። ይህን ሁሉ የሚያደርገውና ራሱን በራሱ የሚያስተዋውቀው የሚያስጠነቅቀው ሰዎች የራሳቸውን አቅም እንዳውቁና የአላህን ማንነት እንዲ